አስካካ አለች ዶሮ እኔ አንቺን ማግኘቴ ህልሜ ነው ዘንድሮ እኔ አንቺን ማግኘቴ ህልሜ ነው ዘንድሮ ህልሜ ነው ዘንድሮ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋለች ቆንጆ ልጅ አለች ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ እረንዳው ይመኙሻል እረንዳው ይመኙሻል እረንዳው ይመኙሻል እረንዳው ይመኙሻል በምኞት ቢጓዙን ወዴት ያገኙሻል ያገኙሻል ያገኙሻል ያገኙሻል ያገኙሻል ያገኙሻል ያገኙሻል የኮዴኒ በሆዴ ያፌኒ በንጉርጉሮ ልግለጽልሽ እንጂ እኔ አልሆነም ዘንድሮ ልግለጽልሽ እንጂ እኔ አልሆነም ዘንድሮ አልሆነም ዘንድሮ አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋለች ቆንጆ ልጅ አለች ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጋሪት ቆንጆ ልጅ ከቤትስ መቻታው መቻታው መቻታው መቻታው አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ጋሪት ቆንጆ ልጅ አለች ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ሸጋንጀቴ የወይና ሀረጊቱ ነህልኝ በሞቴ የወይና ሀረጊቱ ነህልኝ በሞቴ እድሜ ይህን ጨረስኩት አልግሼ ጋንጀቴ ኧረ ጉኖ ጉኖ ጉኖ ጉኖ ብዬሻለ የምትሰሪ ስራ አያገባብርም እኔን ትደልሄላ ልብሽ አይመኝም ሁሉን ረስተች በይን ጫወት እስከ ሳሽለ በጡቶችሽ ሞት የወይና አረጊቱ ነይልኝ በሞቴ የወይና አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልግሼ ካንጀቴ የወይና አረጊቱ ነይልኝ በሞቴ የወይና አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልግሼ ካንጀቴ ኧረ ጉኖ ጉኖ ጉኖ ጉኖ ብዬሻለ የምትሰሪ ስራ አያገባብርሜ እኔን ትደልሄላ ልብሽ አይመኝም ሁሉን ረስተሽ በይን ጫወት እስክስታሽለ በጡቶችሽ ሞት የወይና አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልግሼ ካንጀቴ የወይና አረጊቱ ነይልኝ በሞቴ የወይና አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልግሼ ካንጀቴ ኧረ ጉኖ ጉኖ ጉኖ ጉኖ ብዬሻለ የምትሰሪ ስራ አያገባብርም እኔን ትደልሄላ ልብሽ አይመኝም ሁሉን ረስተሽ በይን ጫወት እስክስታሽለ በጡቶችሽ ሞት ትከሻ Be the where it is called again. Yes, so where it is called again. Be the where it is called again. Yes, so it is on a again. I Minim ganza molto bime sil terara Mai tapto yibla andem yenjera Bide la de gizu where it is kalake Bide la de gizu where it is kalake Yes of it is on a hubogazet awake Thank you. Shaggy tumare, tenesi ja. ሰጣለሁ ሁልመታ ዛሬ ሸጊቱ ማሬ ሸጊቱ ማሬ ተነስቻለሁ ሁልመታ ዛሬ የአይኖች ሽፋሽ ያጥርትሽ ወተቱ ማርኮኞ ድጋለው አደረገኝ ከንቱ የአይኖች ሽፋሽ ያጥርትሽ ወተቱ ማርኮኞ ድጋለው አደረገኝ ከንቱ ማለሄዱ ደሰት ይጨፍር ነበር ላንተ አለፈና ዛሬ ሁሉም ቀረ ያ ያለፈው ፍቅር ከሚወዳት ጋር ትዝታው ሲያቃጥል ናፍቆቱን በተራ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትላንትና አቅቶ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትላንትና አቅቶ ነበር ስንዋደድ በጣም ስናስቀና ላየን ሰው በመንገድ አሁን ሁሉም ቀርቶ ፍቅር ተረሳ አና ዛሬ ተረቶነ ትላንት አለፈና አሁን ሁሉም ቀርቶ ፍቅር ተረሳ አና ዛሬ ተረቶነ ትላንት አለፈና ዘኑ በህቱር ያው በቱር ነው መፈጠር ምንድነው በዚህ ዓለም ላይ I'm ferra. Where በቴሌቪዥን አይቼ ፈዘዝኩት አስደንጋጭ መልክሽ አስደንጋጭ መልክሽ አስደንጋጭ መልክሽ አስደንጋጭ መልክሽ በአውሮፕላን እኮ ወይስ በአውቶብስ ላይ በዝቼ ቀረኩት ገና መልክሽን ሳይ ገና መልክሽን ሳይ ተባብለን ነበር ሳንሆን እንደዛሬ Come up by the water. Lamagne, you know, but he bided me. Sit ya sa de go lead you come up on the water. Lama, you know, but he bites me. Sit that de go by the gay, conte, jayara, yeah. Give me bottles, sit the bar, but come on, sir. Leave our rubber like a manyaduri. Sirafet wasla tazwari na tabiye Utur turgin me chafe sum ya gobe Yemi bana sidba bate kutena Rasi eskechile ya ine burhan Yemenori tenfashi biwa chabatine Take me by the dime, by the barrier. Lama, you know, Rapata, listen. It's a group of Tacortona, and I'll go. You know, Rapapi, and Yavalan Polo. Arbara, Tuntabo, Tona, the Meno. What's your own, and a gosh, I'll Abad kalle hagi jember kalle chiru Yete baale tar taar lamele falid Raasi iske chile ya ine bruhaan Yemen ori tim fahashi biwet ya batine yattara ecebuk minaynin ile yattara hasedunup bile yattara ecebuk minaynin ile yattara hasedunup bekle mushgadri ko bakwalla e Adera, adle kaine fikriya adera, nurachin indis vapa adera, lijinati kirsimiwa adera, bitmati shalisha, betish lanchi ako rasha. Hasadun hubbi liya tara hijab min aynin liya tara hasadun hubbak li mush qadri kubak walla mush qadri kubak walla فلكك فلكك سين برادة ترسيشي فترة لا تبالي تمارك اللاشي يهن بتشاي دل اكسير يسيت تشي كسل بك بابا Kalleşi Kalleşi